እና ጀነት የሚያስገባ ጤና የሚሰጠኝ ወይም እድሜን የሚያረዝምልኝ ሀብቴን የሚጨምርልኝ ሳይሆን ጀነት የሚያስገባኝ የሆነን ስራ ይንገሩ አላቸው። ጀነት መግባት ብቻም አይደለም፣ ወዩባዒዱኒ ደግሞም የሚያርቀኝ አኒና ከእሳት ከእሳትም አርቆ ጀነትም የሚያስገባኝ የሆነን ስራ ይንገሩኝ በማለት መልእክተኛውን ጠየቃቸው። ቃል እሳቸውም አሉት ለቀድ በእርግጥም ሰአልተ ጠይቀሃል። ምንድን ነው የጠየቅከው? አን ዓዚምን ስለ ታላቅ ነገር ነው የጠየቅከው። ተራ ጥያቄ ሳይሆን አንተ ያነሳኸው ጥያቄ በጣም ወሳኝና ታላቅ ነው። የሰው ልጅ ከጀሀነም እሳት ርቆ ጀነትን ከማግኘት የበለጠ ምን እድል ተሰጠው? ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ ልጀና ፈቀድ ፋዝ ይላል አላህ። አላሁመ ጅዐልና ሚንሁም። ከእሳት እንዲርቅ ተደርጎ ጀነት የተገባ ሰው በእርግጥም ዳነ፣ የፍላጎቱን አገኘ ነው የሚለው። አሁንም ሙዓዝ የጠየቀው ስለ እነዚህ ሁለት ነገር ስለሆነ ስለ ታላቅ ነገር ነው ያነሳኸው። ወኢነሁ አሉ እነሆ ነገሩ ምላሹም ከሆነ ለየሲሩን በጣም ቀላል ነው ገር ነው። ግን በማን ላይ? አላ መን የሰረሁ አላሁ ተዓላ አላህ ባገራለት አለይ በሱ ላይ አላህ ባገራለት ሰው ላይ ገር ነው አሉ። አላሁመ የስር ወላ ቱዓስር ዐውነከ ያ ከሪም። አላህ ያግራለን። አላህ ካገራው የሚከብድ ነገር የለምና አላህ ባገራለት ሰው ላይ ነገሩ ገር ነው። አላህ ካላገራልህ ግን ወደ ሰማይ ያለ ምሰሶ እንደ መውጣት ነው ነው። አዎ ኑር ጀና ክፈችና ተከታታይ። ታዲያ ምንድን ነው የሚሆነው? አላህ ላገራለት ሰው ነገሩ ገር ነው ከተባለ እሱም ማለት ጀነት እንድትገባ ከጀሀነም እሳት እንድትርቅ የምትፈልግ ከሆነ አንደኛ ተዕቡዱላህ አላህን ትገዛለህ፣ ላ ቱሽሪኩ ቢሂ በእርሱ ሳታጋራበት ሸይአ አንዳችም ነገር ሳታጋራበት አላህን ትገዛለህ። ይሄ አንደኛውና ዋነኛው ነው። ዒባደቱላሂ ዐዘ ወጀል ወልጅትናቡ ዐን ሽርክ ቢሂ ወሃዛ ማዕና ላ ኢላሃ ኢላላህ ማለት ነው። አላህን ታመልካለህ፣ አላህን ትገዛለህ፣ እንደገና ደግሞ በእሱ አምልኮ ላይ ላ ቱሽሪኩ ቢሂ ሸይአ አንዳችንም ነገር ሳታጋራበት መሆን አለበት። ከአላህ ውጭ ያለን አምልኮ ርቀህና ክደህ አላህን ደግሞ በብቸኝነት መገዛት አንተን ለጀነት የሚያበቃህ ከጀሀነም የሚያርቅህ ነው። ወቱቂሙ ሰላተ ሁለተኛ ደግሞ ሰላትን ደንቡንና ስርዓቱን ጠብቀህ ትሰግዳለህ። ሶላት ደንቡንና ስርዓቱን ጠብቀ ትሰግዳለህ። ወቱእቲ ዘካት ወቱእቲ ትሰጣለህ አዘካት ዘካን ደግሞ አሉ። በሶስተኛ ግዴታ የሆነብህን ምጽዋት ከሀብታሞች ተይዞ ለድሃዎች የሚለገስ የሆነውን ግዴታ ዘካን ትሰጣለህ። አራት ወተሱሙ ረመዳን ረመዳንን ትጾማለህ የረመዳንን ወር ትጾማለህ። አምስተኛ ወተሑጁል በይት የአላህን ቤት ትጎበኛለህ ሐጅ ታደርጋለህ አለ። እነዚህ አምስቱ አርካኑል ኢስላም ናቸው ማለት ነው። አርካኑል ኢስላም ተካተቱ። ስለዚህ አርካኑ ኢስላምን ያሟላ ሰው ምን እንደሚሆን ማወቅ እንችላለን ማለት ነው። በዚህ ሐዲስ መሰረት ከጀሀነም እሳት እንዲርቅ ተደርጎ ጀነት እንዲገባ የሚወፈቅ ነው ማለት ነው። አላህ ይወፍቀን። ثم قال ከዛም አሉ ይላል አስከተለው አላ አዱሉክ አላም መላከተህም አልጠቁምህም እንዴ አሉ ነብያችን አለይሂ ሰላቱ ወሰላም ምንን አላ አብዋብ አልኸይር የኸይር መንገዶችን የኸይር ደጃፎችን ኸይር ነገር መትፈልክ ከሆነ ብዙ ስለሆነ ለጠቁምህ አሰውሙ ጁነቱን ኑርጀና ዘምብለሽ ተከታታይ አሁን እኔ ራሴ ነግርሻለሁ መጨረሻ ላይ አሰውሙ ጁነቱን አንደኛ ጾም ነው አሉት ከኸይር ነገሮች ደጃፎች መካከል አንዱ ጾም ነው ጾም ደግሞ ጁነቱን ጋሻ ነው ምን ማለት ነው ጋሻ ከጠላት ጦር እንደሚከላከለው ከጀሃነም እሳት እንዳትገባ የሚከላከል ነው ጾም ላንተ ጋሻ ነው ወሰደቀቱ ሰደቃ ወይም ምጽዋት ደግሞ አሉት ትጥፊኡ ታጠፋለች አልኸጢአተ የተሰራን ኃጢአት ወንጀሎችህን ይሰርዛል ከማ ይጥፊኡ ልክ እንደሚያጠፋው አልማኡ ውሃ አናር እሳትን እንደሚያጠፋው እንደሚያጠፋው ሰደቃ ኃጢአትን ያጠፋል እንደዚሁም ወሶላቱ ረጁል ሌላው የመልካም ስራ መንገድ የሰውየው ሶላት ነው ምንም ያረገው ሶላት في جوف الليل በሌሊት ጨለማዎች ውስጥ በሌሊት ጨለማዎች ውስጥ የሚያደርገው ሶላትም ኃጢአትን ያጠፋል እነዚህ ናቸው በማለት ነብያችን አለይሂ ሰላቱ ወሰለም ነገሩት ثم تلا كذام انببوا ولا من بلوا انببوا سوره السجدة قطر 16 لا يالون انقص تتجافى جنوبهم غنوቻቸው ትርቃለች تتجافى ማለት ይራራቃል ማለት ነው جنوبهم غنوቻቸው የግራና የቀኝ غنوቻቸው ይራራቃል كمان عن المضاجع كمنيታቸው ብዙ አይተኙም ማለት ነው ምን ያረጉ ነው የሚራራቁት የድዑን ረብሁም ጌታቸውን እየተማጸኑ እየለመኑ በሶላት በዚክር በዱዓ ኸውፈን ቅጣቱን እየፈሩ ወጣማን ረህመቱን ጀነቱን እየከጀሉ ጎድኖቻቸው ከመኝታቸው ይራራቃል ወሚማ ረዘቅናሁም ዩንፊቁ ከሰጠናቸው ሲሳይም ይለግሳሉ አላ ተዓለሙ ነፍሱ ታዳ እንዲት አይነት ነፍስ እንዲህ አይነት ነፍስ ደግሞ አታውቅም ማ ኡኽፊየ ለሁም ለነሱ ተደብቆ በሰርፕራይዝ መልክ የተዘጋጀላቸውን ማለት ነው ምን ቁረቲ አዕዩን የአይን ማረፊያና መደሰቻ የሆነ ይሄ ሁሉ ጀዛአን ቢማ ካኑ ያዕመሉን ይሰሩት በነበረው ስራ ምክንያት ምንዳ ሆኖ ስለዚህ ሀታ በለገ ማለት የቁርአን አንቀጽ እንዲህ የሚለው ጋር እስኪደርስ ድረስ يعملوا يميسروت سرا بنبروا مكنيات ايهنن اقرا من قد انببوا الليات مالتنا ثم قال اهنم قتلوا على الساجو الا اخبرك عن نقرهم من ليات برأس الامر ينقروش كل قنشو ما ننبهو لك وعموده مسوسون چمر وانا قنشو مسارتو ما ننبهو ምሶሶው ራሱ ወድርወቱ ሰናሚሂ ከፍታ ቦታ ላይ ያለው ሻኛው ራሱ ምን እንደሆነ ለምን አልነግርህም አሉት ማናቸው እነዚህ ሶስት ነገር ቁልቱ እሱም አልኩኝ ይላል በላ እንዴታ ይንገሩኛ ለማለት ነው ያ ረሱላህ አለይሂ ሰላቱ ወሰለም አንተ ያላህ መልእክተኛ ሆይ ይንገሩኝ እንጂ ማናቸው ሲል ቃል እሳቸውም አሉ ራሱል አም የነገሮች ሁሉ ዋና መሰረቱ አሉት ማንኛውም ነገር በቃ በዚ ሆነው ሰው የተፈጠረለትን አጠቃላይ ዋናው መሰረቱ አልኢስላም ኢስላም ያለ ኢስላም ሌላ ምንም ነገር የለም ይሄ ዋናው ነው ወዑሙዱሁ ምሶሶው ደግሞ አል ወዑሙዱሁ አስሶላት ሶላት ነው ሶላት ከሌለ ምሶሶ ሳይኖር ቤት እንደሚፈርሰው እስልምናውም ይፈርሳል ማለት ነው ምሶሶው ሶላት ነው ወዲርወቱ ሰናሚሂ በከፍተኛ ስፍራ ላይ የተቀመጠው ሻኛው ደግሞ الجهادُ في سبيل الله فالله من قال متاقل يا الله ندين يا بلاي لمدرك የካህዲያንን ቃል መሬት ለማውረድና ያላህን ቃል የበላይ ለማድረግ ከጠላት ጋር የሚደረግ ትግል ነው። እነዚህ ናቸው ሶስቱ። ثم قال አሁንም አልነግርህም ወይስ ከተለው ነው እንግዲህ አለ اخبرو አልነግርህም ምን ቢሚላኪ ذلك كله እስካሁን የነገርኩህ ሁሉ የሚቆጣጣራቸው ሚላክ ባለቤት ማለት ነው። ذلك كله ينزين كله كلا يتتكسوتن كله يميراچو يميقطاطراچو من اندهونه انغرهم من اسم قلت لكم يا نبي الله انت الله نبيي بلا انده معناتنو انديت اينغرون انجي قلت بلا يا رسول الله عليه الصلاه والسلام فاخذ بلسانه يراساچون ملاس يازو ملاساتچون وطا ادرغو يازونا منالوت كف عليك هذا يهنن يازلوت يهن طبق يهنو كلونم يميقطاطرو ملاس يميبالو يا اكل دم تران اسنو يازرو قلت لكم يا نبي الله عليه الصلاه والسلام انت الله نبي هو وان لم اخذون اني يازلن اندي እንጠየቃለን እንያዛለን ቢማ ነተከለም በተናገርነው ቢሂ በሱ ቢማ ነተከለሙ ቢ በተናገርነው እንያዛለን እንዴ በሰራ ነው እንጂ ይሄንን ሲል ፈቃለ እሳቸው ማለት ፈቂለት ከኡሙ ናት ተጣህናው ይሄው ያረቦቹ ባህል ነው ስድብ አይደለም አንድ ነገር ለማነሳሳት ጉዳዩን አትኩሮትና አስመውት ለመስጠት የሚጠቀሙበት ነው። አንተ እናት ልታጣህ ትችላለች? የኔ ልጅ ነው ወይስ የጎረቤት ልጅ ነው ትላለች እንዴ እናት? አትልም ልጇን ታውቃለች። አይኗ ቢታወር እንኳን በሽታ ከልጆች መሃል መንጠራ ታወጣዋለች። ታዲያ እንደዛ ከሆነ ይሄስ አንተ እንዴት ታጣዋለህ? እናት ትጣህን ሲባል እናትማ እንዴት ታጣኛለች? እኔ በሽታ እንኳን ትለየኛለች ከሆነ አንተ ስንዴት ይጠፋሃል ለማነሳሳት ነው እና ምን አሉት ታዳ ወሃል የኩቡ الناس ሰዎች የሚደፉት አሉ في النار በጀሃነም እሳት ውስጥ على وجوههم በፊቶቻቸው አው ቃል ወይም አሉ እንደዘጋቢው ነው على منافرهم በአፍቲሞቻቸው እሳት ላይ የሚወረወሩትና የሚደፉት በምን ይመስላል? ኢላ ሐሳኢድ አልሲነትህ ምላሶቻቸው የቀጠፉት አይደለም? ምላስ በቀጠፈው እንጂ ሌላ በምን ይመስላል? ስለዚህ ሁሉንም ነገር የሚቆጣጠረው እሱ ሆነ አዎ። ሩዋሁ ትርሚዚ ወቃለ ሐዲሱ ሐሰኑ ሰሂህ ትርሚዚ የዘገበው ሐሰኑ ሰሂህ የሆነ ሐዲስ ነው። هذا ثمانيون 40 حديث كده بزي ملك الرسول معناته كذا حديث من دون من نوصله قومنا غير من ان مارالهم كتباله عندنيا حرص الصحابه رضي الله عنهم على العلم صحابوت لو كتبنا براتشون بوكوت ان مارالهم لماوك لممر بوكوت نبراتش معاذ بن جبل نبياتنا عليه الصلاه والسلام ياكيه بمتيقو ማለት ሁለተኛ ስምን ተማረን ሁሉ ወህመቱ معاذ بن جبل رضي الله عنه የمعاذ بن جبل አላማና ግቡ በውስጡ የነበረው ሞራል ምን ያህል ታላቅ እንደሆነ እንማራለን። እንዴት? حيث لم يسأل عن امور الدنيا ስለ ዱንያ ጉዳይ አይደለም የጠየቀው ስለ አኺራ ጉዳይ ነው። እኔን ጀነት የሚያስገባኝ ከጀሃነም እሳት የሚያርቀኝን ስራ ይንገሩኝ በማለት አላማና ግቡን ከዱንያ አልፎ ከቀብር አልፎ አኺራ ማድረግ የቻለ ሰው ነው። አስተሳሰቡ ህመው ምን ያህል ታላቅ እንደነበር ይገልጻል ማለት ነው። ሶስተኛ ኢትባቱል ጀነቲ ወልና ጀነትና ጀሃነም የሚባሉ ዓለሞች መኖራቸውንም ተረዳን ማለት ነው። ስለዚህም በእነሱ እናምናለን ካርካኑ ኢማን ከስድስቱ በአኺራ ማመን የሚማሩ ውስጥ ይካተታል። አራተኛ አስአን العمل يدخل الجنه ويباعد عن النار ሰዎችን ለጀነት የሚዳርጋቸው ከእሳት እንዲርቁ የሚዳርጋቸው እምነት ብቻ ሳይሆን ስራም ጭምር መሆኑን እናምናለን። ምን አይነትን ስራ ለስራ ጀነት እንድገባና ከጀሃነም እንድርቅ አላችሁ። ስለዚህ ስራም ሰበብ ሆኖ ሰውን ከጀሃነም መሳት ያጠርፋል ጀነት ይከታል። መዳን ማለት በእምነት ብቻ አይደለም ስራም ያስፈልጋል የሚለውን ተረዳን ማለት ነው። እምነት ያለ ስራ ከንቱ ነው አይጠቅምም። ተግባባን? ግን መረዳት ያለብን እዚህ ጋር ሰው በስራው ጀነት ይገባል ሲባል ስራው ሰበብያ ሆኖ ምክንያት ሆኖ ይከተዋል ማለት ነው እንጂ ዒወድ ልዋጭ ሆኖ የላቡ ዋጋ ተብሎ ደሞዝ እንደሚሰጠው ስራ ጀነትን ለማግኘት ተመጣጣኝ ክፍያ ሆኖ ማለት አይደለም። ለሱ ነብያችን አለይሂ ሰላቱ ወሰለም ላይ يدخل احدكم الجنه بعمله بلاوال ከእናንተ ውስጥ አንደኛችሁም ቢሆን በስራው ጀነት አይገባም አሉ። ምን ማለታቸው ነው? ስራው ውጤት ሆኖ ጀነት ሊያስከትተው አይችልም አላህ በረህመቱ ካልሸፈነው በስተቀር ማለት ነው። ሰበብ ግን መሆን እንደሚችል ከዚህ ሐዲስ እንማራለን። ሐዲሱ ይሄን ትምህርት ማግኘት ይቻላል። አምስተኛ ከዚህ ሐዲስ ምን ተማርን? ان هذا السؤال الذي صدر من معاذ رضي الله عنه سؤال عظيم كمعاذ تنصوا ጥያቄ በጣም ታላቅ ጥያቄ መሆኑን ተረዳን። لانه في الحقيقه هو سر الحياه እንደውነ ታውቆሆነ የህይወት ምስጢርም ነው ትክክለኛ የህይወት ምስጢር ሆኖም ተገኝቷል ነው سر الحياه والوجود የህይወትና የመፈጠራችን የመገኘታችን ምስጢር ነው ከነያቱም ማንኛውም በዚህ ዓለም ላይ የተፈጠረ ሰውም ይሁን ጂኒው ነገ መጨረሻ ወይ ጀነት ነው ወይ ጀሃነም ነው ከሁለት ውጪ ሶስተኛ ዓለም የለም። ስለዚህ የሙአዝ ጥያቄ ታላቁ ጥያቄ ተብሎ ይጠቀሳል። ስድስተኛ ان هذا وان كان عظيما فهو يسير على من يسره الله عليه ነገሩ በጣም ታላቅ ነገር ቢሆንም ሙአዝ ያነሳው ታላቅ ጉዳይ ቢሆንም አላህ ካገራው ትልቅ የሚባል ነገር በዚህ ዓለም ላይ እንደሌለም በዛው ተምረናል። አላህ አንድን ነገር ካገራው ማንኛውም ነገር ገር ይሆናል። ተግባባን? አብራር ተራራን መግፋት ቢፈልግና ተራራን ግፋ ተብሎ ቢታዘዝ በሷ አቅም ተራራን መግፋት የማይታሰብ ነገር ነው። አላህ ካገራልህ ግን ነፋስ የሚያሽከረክረውን አየር ላይ የተንሳፈፈው ወረቀት እንደመያዝ ይቀላል ማለት ነው። አላህ አግርቶት የሚከብድ ምንም ነገር የለም። እናቱም እሳቸው ምን አሉ? ወኢነሁ ለየሲሩን አላ ማን የሰረሁ الله تعالى عليه አላህ ላገራለት ገር ነውና ብለዋል። ስለዚህ አላህ ካገራ ሚከብድ የለም። እና ምን እንማራለን? ነገር መንገድ ዱንያ ሲከብደን ወይም ዲንን በዒባዳን በአግባቡ መፈጸም ሲከብደን اللهم يسر ولا تعسر عونك يا كريم ብለን ዱዓ እናድርግ። اللهم يسر አምላካችን አላህ ሆይ የስር አግራልን ولا تعسر በወንጀላችን በኃጢአታችን ምክንያት አታክብድብን አታስቸግርብን ከፍተኛ አታርገው عونك እገዛህን እንፈልጋለን يا كريم ቸሩ ጌታችን ሆይ እንላለን። اللهم لا سهل الا ما جعلته سهلا للمبارو الله ወይ አንተ ገር ያረከው ነገር እንጂ ምንም ገር የሆነ ነገር የለም ነው። አላህ ካቀበለው ገሩም ነገር ይቀበላል። ይሄን ተመርተም ተማርን። ሰባት አንሁ ينبغي للانسان ان يسال الله تعالى التيسير في دينه ودنياه ማንኛውም ሰው በዲኑም ጉዳይ በዱንያውም አላህ እንዲያገራለት ተይስርን መጠየቅ አለበት። አውነከ ያ ከሪም ስለዚህ የአላህን እገዛ መጠየቅ መቻል አለብን ማለት ነው። ከዛ ያው በስምንተኛ መንማረው እሳቸው አርካኑል ኢስላምን አምስቱን እንደዘረዘሩለት ነው። ነገር ግን የእሳቸው ነብይነት መመስከር ለምን አልተካተተም ቢባል ያው በአላህ ማመን ውስጥ ስለሚገባ ነው። ማንኛውም ሰው በእሳቸው ነብይነት ካላመነ በአላህ አመነ አይባልም። በአላህ አመነ የሚባለው አንድ ሰው የእሳቸውን መልእክተኝነት ሲያምነው። ስለዚህም መልእክተኝነታቸው ባይጠቀስም አላህን ማመን የሚለው ውስጥ ስለሚካተቱ ነው። ዘጠነኛ አነ አግለል ሙሂማት ወአዕለል ዋጅባት ዒባደቱላሂ ወህደሁ ላ ሸሪከ ለህ። ሰዎች ሊያሳስባቸው ከሚገባ ዋናው አሳሳቢ ነገር ከግዴታዎች ሁሉ ግንባር ቀደም ተጠቃሹ ግዴታ አላህን በብቸኝነት ማምለክ መገዛት። ስናመልከው ስንገዛው አንዳች ነገር ሳናጋራበት ነው። አይ አተውሂድ። ይሄ ምን ይባላል? ተውሂድ ፍራዱሁ ሱብሓነሁ ወተዓላ ቢማ ሁወ ሚን ኻሊሲ ሐቅሂ። አላህ ግላዊ መብቱና ንብረቱ በሆነ ነገር ላይ እሱን ብቻ መነጠል፣ ሌላንተ ጋር ያለማበጀት ተውሂድ ተብሎ ስለሚጠራ ማለት ነው። ይሄን ትምህርትም ተምረናል። ከዒባዳ የሚበልጥ ምንም አይነት የአምልኮ ዘርፍ የለም። አስረኛ ፈድሉ ነቢ ሰለላሁ ዐለይሂ ወሰለም ፊ ተዕሊም። የነቢያችን ዐለይሂ ሰላቱ ወሰላምን ያስተምሮ ትሩፋትን ደግሞ እንመለከታለን። ምክንያቱም ሐይሱ ያእቲ ቢማለም የተሐመሉሁ ሱዓል፣ ጥያቄው የማይመለከተውን ጥያቄው የማያቅፈውንም ነገር አምጥተው ተጨማሪ እገዛ ማድረጋቸው ጀነት የሚከተውና ከጀሀነም የሚያርቀውን ያንን ሁሉ ነግረውት እያለ ከዛ ቀጥለው ደግሞ የመልካም ነገሮችን በር ሁሉ ልንገር ሆይ እነዚህ እነዚህ ናቸው፣ ጾም ጋሻ ነው፣ ሰደቃ እንደዚህ ነው፣ በሌሊት የሚሰገድ ሰላት አሉ፣ ያልበቃ ብለው ደግሞ የነገሮች ሁሉ መሰረት የሆነውን ሻኛ የሆነውን ምሰሶውንም ልንገር ሆይ እሱንም ዘረዘሩለት። ያንንም ጨርሰው ሲያበቁ ደግሞ ሁሉንም የሚቆጣጠረውን ስፓርት ልንገር ሆይ ማለታቸው የእሳቸውን ቸርነት ምን ያህል እንደሆነ ያሳየናል ማለት ነው። በሌላም ጊዜ በሌላም ትምህርታቸው የታወቁ ነብይ ናቸው አለይሂ ሰላተ ሰላም። አንድ ጊዜ ተጠየቁ ነብያችን ሰለላሁ ዐለይሂ ወሰለም ሱኢላ ረሱሉላሂ ሰለላሁ ዐለይሂ ወሰለም አን ማኡል ባህሪ አነ ተወበኡ ቢህ። ስለ ባህር ውሃ ተጠየቁ። አንተ የአላህ ነብይ ሆይ በባህር ውሃ ውዱ ማድረግ ይቻላል ወይ? ውዱ እናደርግ እንዲያሉ። አሁን ጠያቂ ከሳቸው ምን አይነት መልስ ነው የሚጠብቀው? አዎ አድርጉ ወይ አታድርጉ ነው አይደለም እንዴ? አራሳቸው ታዲያ መልስ ሲመልሱ ምን ብለው መለሱ? በባህር ውሃ ውዱ እናድርግ እንዴ ሲላቸው قال هو الطهور ماؤه الحل ميتته አንደኛ ውሃው ጦሃራ ነው አለ። ይሄ ቀጥታ ጥያቄውን ይመልሳል። አዎ ውዱ አድርጉ ነው። አልሕሉ መይተቱሁ እዛው ላይ የሞተ ነዋሪነቱ እዛ ሆኖ የሞተም ሐላል ነው። ተጨማሪ ማብራሪያ መጣ ማለት ነው። ከውስጡ ያለውንም ሪስክ መብላት እንደሚችሉ እግረ መንገድም ረዷቸው ማለት ነው። ስለዚህ የአላህ መልእክተኛ ቸርነትን ያሳየናል ማለት ነው። አስራ አንደኛ አነ ሰውመ ጁነቱን ጾም ጋሻ እንደሆነ እንረዳለን። ያው ጋሻ ማለት ታውቃላችሁ፣ ከጦር መሳሪያ አይደለም የሚከላከለው። ስለዚህም ከጀሀነም እሳት ደግሞ ጾም ጋሻ ነው፣ እሳት እንዳትገባ ይከላከላል። አስራ ሁለት አነ ሰደቀተ ቱጥፊኡ ልኸጢአተ። ሰደቃ የሚስጥር ምጽዋት ኃጢአትን ያጠፋል። ሰደቃ ትልቅ አጅር አለው። ኃጢአት ማጥፋት ብቻ ሳይሆን በሌላ ሀዲስ እንደተነገረው አርሽ ጥላው እስከሚቀመጡ ሰባቱ ሰዎች አንዱ ማን ነው? ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ ብለዋል። በሚስጥር ሰደቃ የሚያወጣ ሰው ቀኝ እጁ የምትሰድቀውን ግራ እጁ እስከማታውቅ ድረስ። ይሄንንም እንማራለን። ሌላው 13ኛ ሐሱ ዐላ ሶላቲ ለይል የሌሊት ሰላት ላይ ማነሳሳታቸው እሱም ኃጢአትን ያጠፋል በሚለው ሐዲሳቸው የሌሊት ሶላት ላይ ኡማቸውን ማነሳሳቸውን ተምረናል። 14 ኢስቲድላሉ ነብይ አለይሂ ሰላቱ ወሰላም በልቁርአን ማአን አልቁርአን ነዘለ አለይ ቁርአን በሳቸው ላይ ወርዶ ይያለ እሳቸው በቁርአን ኢስቲድላል መረጃን መጠቀማቸው ለዚህም ማረጋገጫ ከቁርአን ተተጃፋ ጅኑቡሁም ሚለውን መቅራታቸው ራሳቸው ላይ የወረደ ሆኖ ሳለ እነዚህን ትምህርት እናገኛለን ማለት ነው። እዚላ እንግዲህ በጣም ሰፊ ማብራሪያ ሰጥተዋል። ከዛ ውጪ ስለ ኢስላም፣ ስለ ሶላት፣ ስለ ጂሃድ እና ስለ ሌላ የተነገሩትን ፋይዳዎች አሉ። በጥቅሉ 29ኛው ሐዲስ መልእክቱ ይህንን ይመስላል። አላህ በሰማነው ተጠቃሚ ያድርገን። እዚላ የቀጣዩ ላይ ከመሄድ በፊት ኑር ጀና ቅድም ግራ ተጋብተሽ ስትጽፊ ነበር። ፕሮግራሙ አልተቀየረም። ትላንትና ስለቀረሁኝ ያንን ለማካካስ ዛሬ ልጀምርላችሁ አልኩ። እግረ መንገድ ደግሞ ረመዳን እየቀረበ ስለሆነ በመሃል እንዳይቋረጥ የኡስታዞችን ፕሮግራም ክፍተት ካገኘን ከዛሬ በኋላ ነገም ቢሆን እነዛን ክፍተቶች እየተጠቀምኩኝ 40 ሐዲስ እንዲያልቅ ነው። መጀመሪያ አንቺን ነበር እንደውም ሩም ውስጥ ስፈልግ የነበረው የት ሄደሽ ኑር ጀና እያልኩ ነበር። ስለዚህ ቀኑ ተቀየሩ አይደለም፣ እስከዛሬ በፕሮግራማችን ይደናል። ትላንት ግን ማታ ገባለው ብዬ ዛሬ ፈጅር ሰግጄ መውጣበት ጉዳይ ሲገጥመኝ አልመጣሁም። ሩም አልገባሁም በዑዝር ምክንያት። ያንን ለማካካስ ዛሬም ካሁን በኋላም እንደዚሁ ጁሙዓ፣ ማክሰኞ፣ ሮብ አላህ እድሜ ከሰጠን እንቀራለን ማለት ነው። በዛ ሰበብ ነው አሁንም ፍሪ ከሆነን እንቀጥላለን። ወደ 30ኛው ሐዲስ መግባት ይቻላል። ቆይ እስቲ ወደ መጨረሻ አካባቢ ያሉ ሐዲሶችን ልያቸው። ለስንት ቀን እንደሚቀሩ ለመመጠን እሺ፣ 2 3 ሺህና ሮብን ቀረው ሙላት عن أبي ثعلبة الخشني جرثوم ابن ناصر رضي الله عنه عن رسول الله صلى الله عليه وسلم إن الله تعالى فرض فرائض فلا تضيعوها. إن الله تعالى أبرك في لو يلاكو أملكتنا الله فرض جنقد قداجنا درجة فرائض بزوه الدقات والجن ብዙ ህግጋቶችን ደነገገ። 5 ወቅት ሰላት፣ ዘካ፣ ጾም፣ ሐጅ፣ የወላጅ ሐቅ፣ ዝምድና የመሳሰሉት ማለት ነው። ስለዚህ ፈላ تضيعوها አታባክኗቸው፣ ችላ አትበሉ፣ ተጠባበቁ። وحد حدودا እንደገና ደግሞ وحد ገደብን አበጀ። حد ገደب حدودا ድንበርን እነዚህን ደግሞ ፈላ ተዕተዱሃ አትጣሱ፣ አትጣሷቸው። وحرم اشياء አንዳንድ ነገሮችን ደግሞ ሐራም አደረገ። ፈላ ተንተሂኩሃ አትዳፈሩ፣ ሐራም የተደረጉትን ነገሮች አትዳፈሩ። እንደ ኸምር መጠጣት፣ ዚና ስለ አንዳንድ ነገሮች የተወሰኑ ነገሮች ዝም አለ ሐራም ነው ብሎ ክልክል አላደረገውም ዋጅብ ነው ስሩ ብሎ በማለትም አልደነገጋቸውም ለምን ለኛው እዝነት ታስቦ ማለት ነው ረህመተን ለኩም ለእናንተው እዝነት ነው ወይረ ንስያኒ ያረሳሁ ነው ጌታችን ረስቶ ሳይሆን ያረሳሁ ነው ለእናንተው ረህመት ሲባል ዝም አለ ስለዚህም فلا تبحثوا اتفلافلوا عنها سلسوا قال تنكراچو ነገር ያነሳቹ እየጠየቃቹ አሳ ሳይሞት ይበላል ወይ ያላቹ አትፈላፈሉ አዎ ሳይሞት መብላት ከቻል ክብላው የናንተ ሰፈር አሳ ከውሃ ላይ ወጥቶ በህይወት መኖር ምችል ከሆነ ብላው ዝም የተባለው ነገር ላይ ዝም በሉ حديث حسن رواه الدارقطني وغيره ماشي الفوائد من الحديث كحديث يمكن يتقن عندنا اثبات ان الامر لله عز وجل وحده اعزاز لله الله انجي لمن من لا هنا يميصدق حديثنا جناس يجمر አላህ ግዳጅን አደረገ ድንበርን ገደበ የተወሰኑ ነገሮችን እርም አደረገ የተወሰኑ ነገሮች ዝም አለ እየተባለ ድርጊቱ ወደ አላህ መጠጋቱ አንል አምራ ሊላሂ ወህደ ተእዛዝ ላንደ አላህ ብቻ መሆኑን ያመላክታል وهو الذي يفرض سيفلق قد ما يرد السنه وهو الذي يوجب واجب ما يرد السنه وهو الذي يحرم حرام ما يدرك السنه فالامر بيده اذا سندل بملكوتاوي جسرنا ولا احد يستطيع ان يجيب ما لم يجيبه الله الله قد جعل ادركون منم واجب ما درك ايشلم او يحرم ما لم يحرمه الله يحرمه الله الله ارمي على ادركون منم ارمي ما درك مبتيه لو ايهن تمرنا على معناتنا ስለዚህ ያንን እንረዳለን ሁለተኛ አን ዲን الاسلامي ينقسم الى فرائض ومحرمات የእስልምና ሃይማኖት ወይም ህግጋቱ ለሁለት እንደሚከፈሉ ተረዳን ግዴታዎችና ክልከላዎች በሚል ክልከላዎችና ግዴታዎች ወይ የታዘዝከው ግዴታ ነው እንድትፈጽመው ወይ የተከለከልካቸው حرام የተደረጉብህ ነገሮች ናቸው ማለት ነው ሶስተኛ وجوب المحافظه على فرائض الله የአላህን ግዳጆች እሱ የደነገጋቸው ነገሮች መጠበቅና መያዝ ግዳጅ መሆኑን واجب መሆኑን እንማራለን ስለዚህም ان الله تعالى فرض فرائض الله ግዳጅን ደንግጓል فلا تضيعوها اتبعوا سرت يتعززاتكم قداش فتصموا فبلنا اراتنيا دمو ان الله عز وجل حد حدودا الله جنبرن قدبوال من معناتنا بمعنى انه جعل الواجب بينا والحرام بينا معناتنا واجب يهونو قداجوم جلص هونوال حرام يهونوم جلص هونوال كالحد الفاصل بين الاراض بين اراضي الناس ልክ በሰዎች ምድር በሰዎች ክልል መሐከል ድንበር እንደሚደረገው ከዚህ ከዚህ ያለው የኔ ነው ተብሎ አጥር ይታጠራል ከአጥሩ ወዲያ ያለው ያንተ እንደሚባለው አላህም حرام እና واجب የተደረጉ ነገሮች ገደባቸው ከምን እስከ ምን እንደሆነ ለእያንዳንዱ ገደብን አበጅቷል ገድቧል ማለት ነው ስለዚህም وحد حدودا فلا تعتدوها እንዳትጥሱት እንዳትተላለፉ اي انه لا يجوز تجاوز الحد في العقوبات مالته قطعات بمياسكتلو نغروش لا دمبر متاس يلبل لمثالي زموتنيا سو تتدارب فيت زموت كفصما 100 يغرفال كزي يلفو دمو بالا تدار كهونه توغرو لي موت يشلال هذا قطعات لاي ለምሳሌ ያኛውን 100 ሚገርፈውን ሰው 120 ልግረፍ ብሎ አንድ ሰው አላህ ከደነገገው ህግ በላይ ማድረግ አይችልም። 150 ገርፈሃል ማለት አይችልም። ህጉን ድንበር ያበጀለት አላህ ነው። ተግባብተናል። ከዚህ በላይ ካልተገረፈ ነገ ከወንጀሉ ዳግመኛ አይመለስም። ምንም ላይመስለው ይችላል የሚል ሰው ካለ አንተ ነው መታቀው ወይስ አላህ ብሎ መመለስ ነው። ህጉ ያላህ ነው። አንተ ምን አገባህ? የታዘዝከውን ትፈጽማለህ እንጂ አንተ ነው ወይድ የምታወጣው። وحرم اشياء سلموا عندند ነገሮችን እርማ አድርጓልና ፈላተን ተሂኩሃ አትዳፈሩ ተሳቹ አትሁን አትስሩት ብሏል። ይሄም ምንን ያሳየናል ከተባለ አሁንም የአላህን حرام የሆኑ ነገሮችን ሄደን እንዳንዳፈራቸው ነው። وسكت عن اشياء ስላንዳንድ ነገሮች ደግሞ ዝም ብሏል የተባለው ላይ ጌታችን አምላካችን አላህ ህግ ያደነገገባቸው ቦታዎች አሉ ማለት ነው። እነዚህን ነገሮች فلا تبحثوا غير نسيان يرسهن انه الله لنيا رحمت ነው فلا تبحثوا عنها اتمرامو تبلوا اتفلافلو ተማራችሁ ትምህርቱ አዲስ ላይ ያንገባችሁ መጠየቅ ትችላላችሁ። ድምጻችን ይሰማል። ተፈቅዶ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛከላሁ ኸይራ ጀዛ ኡስታዝ አንተ ባስተማርከው እኛ በተማርነው አላህ ምንጠቀም ያርገን። ሐድና ተህሪም ወሐድ ሁዱን ፈላ ተዕተዱሃ ወሐረመ አሽያአን ፈላ تنتهكوها ليونته مندنو حدنا تحريم ليونته مندنو عندنا ب 29 حديث وصلاه الرجل في جوف الليل يالو معناته من جوف الليل يالو اسو كابواب الخير نو ويس صدقه حطياتن لميا طفا يلي صلاتن اسو يطفا لميلون نو وي ዋዋት ሆኖ ነው የመጣው። እስኪ እሱን አብራራ ሻግል ተወልች አሁን አወለችልኝም ጀዛከላሁ ኸይራን ጥያቄ የገጠው ከሆነ ኡስታዝ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ሐድ ቅጣት ነው። ስለዚህ የሚገናኘው ከመንጋራ ነው። ሙሐረማት የሆኑ ነገሮችን ተዳፍሮ የሚተገብር ሰው እዚህ ዱንያ ላይ የተወሰነበት ቅጣት አለ። ያ ቅጣት ሻሪዑ አላህ በደነገገውና በገደበው ልክ ይሆናል። ስለዚህም እነዚህን አትተላለፉ ነው። ከፍም ዝቅም ሳታደርግ ያንን ኃላፊነት ወስዶ የሚሰራው አካል በአግባቡ ይፈጽመዋል ማለት ነው። እናንተ ልታባክኑት ልትተላለፉት አይገባም ነው። وصلاه الرجل في جوف الليل يميلوا معطوف على الصدقه الصدقه تطفئ الخطيئه كما يطفئ الماء النار وصلاه سيل دمو اندزيحو وتطفئ الصلاه وتطفئ الصلاه الرجل في جوف الليل معطوف هنا بالزاو تطفئ الخطيئه من الاولى نوم زيناي الشيخ محمد بن صالح الحسيمي من الى نو صلاه الرجل في جوف الليل وصلاه الرجل في جوف الليل معناه ان من قام في جوف الليل وفتنا على قوله الصدقه اي وصلاه الرجل في جوف الليل تطفئ الخطيئه وجوف الليل وسطه كما هو جوف الانسان لازم معطوف يدرجوا الخطيئه من الاولى هنا الصوم خطيئه تفضلش ልክ ሶደቃ እንደሚያጠፋው ማለት ነው። ሂራ 99 የቴላችሁ ሴት አድሚኖች ቅድም ሰው ሲወጣበት አብራር አለ አብራር አብራር ወንድማችን ፈላ ተንተሂኩሃ አትጣሷት የቴልክ የማይሞታ ሳፈለገ ሄድክ እንደ ትምህርቴን እኮ አቁሜ ለስቅ ነበር ትንሽ ሙራድ ጽፎ አስታገሰኝ እንጂ ለስቅ ነበር እኮ እኔ ያው እየተቀዳ ስለሆነ ብዬ ነው ሰብሮ ያረኩት ያስተማርኩ እሱ ሲጽፍ አየሁት You can see it, yes. Yes, you felt it.